والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فالسلام عليكم ورحمة الله وبركاته. ثم أما بعد، فالسورة التي نبدأ بها درسنا اليوم هي سورة الممتحنة. سورة الممتحنة سورة مدنية وآياتها 13 آية. سورة الممتحنة ممتحنة مالت فتاني مالتنو امتحن فتنا يمتحن يفتنال امتحانا مفتن هو ممتحن السو فتانينو وهي ممتحنة السوى فتان نجمال. سورة الممتحنة سبب النزول الله سبب النزول الله اسكي يمجمرون آية النام ببنا كذابوها لا سبب النزول النور لنو إن شاء الله. يا أيها الذين آمنوا أنان تيامنا تشو سوى لا تتخذوا عدوي ينين تلات وعدوكم ينان تنم تلات أولياء وداجا درغاتشوه أتيازو تلقون إليهم بالمودة تلقون إليهم بالمودة ودنسو بفكر بوديتا مدرسو ستهونو وقد كفروا بما جاءكم من الحق ودنانت بمتاو اونت يكادو هونو سال يخرجون الرسول وإياكم ملك تنياوننا انانتن كاكيوچاچو كمنورياچو يمياباررواچو سيهونو ان تؤمنوا بالله ربكم انانت بجيتاچو بالله بماماناچو بچا ياباررواچو حال انام إن كنتم خرجتم جهادا في سبيلي بني منقد تاقايوش هنا اتشو يوات اتشو هنده هنا النسون وداجا درقاتشو اتيازو وابتغاء مرضاتي ينين وديتا فلقام يوات اتشو هنده هنا تسرون إليهم بالمودة تسرون إليهم ወደ እነርሱ በሚስጥር ትደርሳላችሁ ወይ ለነሱ ሚስጥርን ተናገራላችሁ ነ ቢልመወዳ በፍቅር ይላል وانا اعلم بما اخفيتم እኔ بما اخفيتم እምደብቁት ነገር ከምንም በላይ የማውቅ ሲሆን وما اعلنتم ይፋ የምታደርጉትንም ነገር ከምንም በላይ የማውቅ ሲሆን ومن يفعله منكم ይሄን ነገር ከናንተ መሃል የሚያደርግ ካለ فقد ضل سواء السبيل قطتኛውን መንገድ በርግጥ ስቷል ሌላ አሁን ምን ማለት ነው እንዴት ነው ይሄ ነገር የሚገባን ትርጉሙ በደንብ የሚገባን እንዴት ነው ብለን سنል ነው سبب النزول የሚያስፈልገው سبب النزول ማንንም በተመለከተ ወረደ ማንንም በተመለከተ ወረደ ይሄ ነገር من سلا درجة ورده من المبرارات ورده ايش آية يورده شو بحاطب ابن أبي بلتع حاطب طان بأكس نو مصفو حاطب ابن أبي بلتع حاطب ابن ابي بلتع حاطب ابن ابي بلتع بزي سو سبب نو يتوردچو حاطب ابن ابي بلتع من ادرج نبي صلى الله عليه وسلم በስምንተኛው ዓመተ ሂጅራ ወደ መካ

ብትክዱ ይመኛሉ አለ ለንተንፈአኩም አለ ከዛና አላህ ለንተንፈአኩም አጠቅማችሁም አርሃሙኩም አለ ለንተንፈአኩም አርሃሙኩም ዘመዶቻችሁ አይጠቅሟችሁም ወላ አውላዱኩም ልጆቻችሁም አይጠቅሟችሁም يوم القيامه በፍርዱ ዕለት አይጠቅሟችሁም ልጅ ሙእሚን ከሆነ ቤተሰብ ካፊር ከሆነ ወይ ቤተሰብ ሙእሚን ልጅ ካፊር ከሆነ አንድ ላይ ይገናኙ ቂያ ማለት انما الموده يوم القيامه مبنيه على الايمان الله ቂያ ማለት الاخلاء يوم اذ بعضهم لبعض عدو الا المتقين لا الاخلاء بتام يمواددوا وداجوت يوم اذين بذان الات بعضهم لبعض عدو كفيلوا لكفيلوا طلات نو يلان كفيلوا لكفيلوا طلات نو الا المتقين الله نم يفروا سوت سيقروا نو ميلو الله جل وعلا سلازي የቂያ ማለት መገናኘት የሚባል ወዳጅነት የሚባል ነገር በኢማን ላይ ተመሰረተ ነውና ለንተንፈአኩም አርሃሙኩም ዘመዶቻችሁ አይጠቅሟችሁም ካፊሮች ከሆኑ ሙሽሪኮች ከሆኑ ጣዖታውያን ከሆኑ ለማመን ፈቃደኛ ታልሆኑ አይጠቅሟችሁም ለንተንፈአኩም አርሃሙኩም ወላ አውላዱኩም ልጆቻችሁም እንደዚሁ አይጠቅሟችሁም የውመል ቂያመቲ በፍርድ ዕለት يفصل بينكم الله بمحكلاچو يفصل ማለት ይለያል ማለት ነው ፋሰለ ለየነው يفصل بينكم الله بمحላችሁ ይለያል يفصل بينكم بمحላችሁ ይለያል والله بما تعملون بصير الله بما تعملون بمسرون نجر بصير تملكاچ ነው ይላል خيرا كذان الله من ይላል قد كانت لكم أسوة حسنة إلال في إبراهيم والذين معه أيو بإبراهيم النان كننيا كإبراهيم غا بنبرو تسويت جوست لننانت ملكام أرآيات درق إلال الله انديت اندمن إبراهيم عليه السلام الساتشو النان كالساتشو غا عبرو يامنو مؤمنو اتش من هنو لنيا ملكام أرآياي هنالو بمن في الولاء والبراء والولاء مالت مندنو موداجت نو براء مالت دقمو منت ألنا منسعت مالت نو إبراهيم عليه السلام أباتا چون آزر مبالون أباتا چون بقا كزار جمرو سلام سلام عليك بلو تليوات چون لمن يا أباتي أباتي هوي كالله زند ودان تال متاينة وقت ودني زند متوال أباتي هوي تاوت ماملك انتو اني انت كتلي አባቴ ሆይ ሸይጣንን አታምልክ አላህን አምልክ አባቴ ሆይ ይያሉ ወተወቱ ህዝቦቻቸውን ጠሩ ከዛ በኋላ ሁሉም አባረሯቸው ኢብራሂም ተሰደዱ ከኢብራሂም ጋር አብረው ያመኑ ሰዎች ምን አሉ በእኛና በእናንተ መሐከል ግንኙነት የለም እናንተ ሳተን ያመለካችሁ ኮኮብን ያመለካችሁ ጣዖታትን ያመለካችሁ በእጃችሁ ጠርባችሁ ቀርጻችሁ የምትሰሩትን ጣዖታት ያመለካችሁ ከኛ ጋር እንገናኝም እኛ የዓለማቱን ጌታ ሰማይ ምድርን የፈጠረውን ፀሐይን ከመስራቅ የሚያወጣውን በመዕራብ የሚያጠልቃትን ይሄንን የፍጥረት ዓለሙን ጌታ ነው ምናመልከው ብለው አሉ ኢብራሂም አለይሂ ሰላም አግልቅ ልባብ አግልቅ አፋ ሲሏቸው ኢብራሂም አለይሂ ሰላም አቋም ነው ያዙት አቋም ለዩ ጎራ ለዩ እና በእኛና በእናንተ መሐከል እናንተ በአላህ በብቸኛው ጌታ እስክታመልኩ ግንኙነት የለም አሉ ለምን ሲባል ቤዙ ነው የተበላሸው ለምሳሌ አሰላሙ አለይኩም ወራህመቱላህ መባባል አይቻለም ማለት ነው ሰላም በእናንተ ላይ ይስፈን ያአላህ ረህመት መባባል አይቻለም ማለት ነው ሊአንሁም ይክፍሩነ ቢላህ ነሱ በአላህ የካዱ ስለሆነ ለዚህ በቃ እንዳለ ሀያታቸው የተገነባበት ሶሻል ሲስተም ስርዓተ ማህበር ያ ነገር ብልሹ ስለሆነ አይቻለም ولهذا እናንተም እንደዚሁ አላህን በብቸኝነት የምታመልኩ ሙእሚኖችና ጣዖታውያን አትገናኙምና እንደ ኢብራሂምና ከሱ ጋር እንዳመኑ ሰዎች ሁኑ ብሎ ነው አላህ Subhanahu Wa Ta'ala የሚመክረውና قد كانت لكم برغط لنانته ሆነችላችሁ ኡስወቱን ሐሰና መልካም የሆነ አርአያ ሆነላችሁ في ابراهيم بابراهيمنا والذين معه كسوغا على والذين معه كسوغا بنبروا سوج محل الى والذين معه كسوغا ينبروا مؤمنوج اذ قالوا بالو غزي لقومهم لحزبوچاچو انا انيا براء منكم جمع بريئن براء منكم كنانت يطرانن ومما تعبدون من دون الله ከአላህ ባሻገርም ከመታመልኩት ነገር የጠራነን ከፈርና بكم እኛ በእናንተ ካድን ወበዳ በይነና ወበይነኩም العداወቱ በእኛና በእናንተ መሐከል العداወቱ አለ ጠላትነት والبغضاء ጥላቻ ይፋ ሆኗል ابدا لمچم حتى تؤمنوا بالله ان انت بالله اسكتامنو درس وحده بالله ببچنيتو اسكتاملكو درس على وحده مالت حال يبالال بچنيا سيون يا املاكنت سلطانون مانم ما يغاراو سيون بالله بچا اسكتامنو درس على كزان ايه كله لنانته ملكام ارايا نو علنا الله الا قول ابراهيم يا ابراهيم نغغر سيقر اندي يميلو يا ابراهيم نغغر سيقر ليرانياو ارايا وينم لنانتا تمثاليت نو على الا قول ابراهيم لابيه ابراهيم لاباتو يالو قال سيقر يلان من على ابراهيم عليه السلام لاباتو لا استغفرن لك اني لانتا مهرتن اطيقالو يالو وما املك لك من الله من شيء كالله لا انت منم نجر لا درك አልችልم ግን اللهን ምህረት ጠይቀላለው ያለው قال سيقرال እሱም قال ስለገባ ነው ابراهيم ان للمشرك استغفار ما درك ይቻላል አይቻለም للمنافقين ይቻላል አይቻለም لماذا الله من بلوال انكوان انيا النبي صلى الله عليه وسلم عندنا ولا تصلي على احد مات منهم كالناس محكل بموتو بعند سو لاي اتسجد الى من مالتنا لو استغفرت لهم 70 مره سبع غزي انكو مهرتن بتيقلاچو فلن يغفر الله لهم الله للناس مهرت آيا درغم بلوان لماذا؟ لأنهم كفروا لأنهم نافقوا لأنهم أشركوا بالله فالله سبحانه وتعالى يقول إن الله لا يغفر أن يشرك به هذا هو إن إيكك ألا أستغفرن لك مثل مساليات تهنم ليله قل لنا أنت أرآيا تمساليت ይሆናል እነሱ ለእናንተ ተምሳሌት ይሆናሉ ከዛን ረበና አሉ ኢብራሂም አለይሂ ሰላም እና ተከታዮቻቸው ረበና ጌታችን ሆይ አለይከ ተወከልና ባንተም ላይ ተመካን ወኢለይከ አነብና ወዳንተም ተመለሰን ወኢለይከል መሲሩ መመለሻውም ወዳንተ ነው መመለሻውም ወዳንተ ነው ብለው አሉ ረበና ጌታችን ሆይ لا تجعلنا فتنه للذين كفروا لننيا لكادو سوچ مفتنيا اتادرغن لننيا لكادو سوچ አለ فتنه اتادرغن ምን ማለት ነው لا تجعلنا فتنه للذين كفروا لننيا لكادو سوچ فتنه اتارغن ما معنى هذا እኛን የሚፈትኑን ከይማናችን የሚመልሱን اتادرغن واغفر لنا ربنا ጌታችን ሆይ ምህረት አድርግልን ብለዋል እነርሱ እናንተም በሉ ያለ ነው አላህ እነካ አንተ العزيز الحكيم انه انت العزيز الشنافيونا الحكيم الحكيم ጥበበኛ ነህ ማለት ነው ከዛን አላህ መደምደሚያውም ምን አለ ለቀድ ካነ ለኩም فيهم ኡስወቱን ሐሰነቱን ለቀድ ካነ ለኩም ለእናንተ በርግጥ ሆነላችሁ فيهم በነሱ ውስጥ ኡስወቱን ሐሰነቱን መልካም አርአያ ሆነላችሁ ይላል فيهم በነሱ ውስጥ ለእናንተ መልካም አርአያ ተደረገ لمن كان يرجو الله الله لم يكجل سو واليوم الاخر يمچرشاون كان لم يكجل سو علنا ومن يتولى كزيم يافغفق قال فان الله هو الغني الحميد ايهونم يا الله طلاتوش بيهونم الناسو نتبابرالو يا الله طلاتوش بيهونم الناسو نوداجالو يا له سو قال ومن يتولى مملسو دوالا يافغفق فان الله هو الغني الحميد انه الله سو الغني يتبقاقاونا الحميد مسكونو نو الله كنانتا يكجلم ايالنو جل وعلا مرحبا ان شاء الله كبريك بحالا كميقطلو ايا كسباتنيو ايا نالن سو هاف بها درسنا الان هي الايه السابعه من سوره الممتحنه جزاكم الله خيرا كذان الله سبحانه وتعالى الله سبحانه وتعالى من الى مالت بقى تقررطن وي بقى تلاين وي بلو لتصبر لب طقنا الله من على عصى الله الله كجلال ان يجعل بينكم وبين الذين عاديتم منهم موده عسى الله والله كجلال ان يجعل بينكم بنانت محلنا وبين الذين عاديتم انانت طلات ادرغاچو بيازواچاچو سوج محل منهم كنرسو محكل كمشركوچ مودتن الله وداجنتن ليادرغ يكجلال انسو ود ايمان متو مالنو والله قدير الله چاينو والله غفور رحيم الله مهارنا عزانينو نسو توبت ادرغو يتملسو اندهونه كزي بفيت يسروتن ونجل الله يمراچوال ليلا كزان الله منال لا ينهاكم الله لا نها كلكلنو لا ينهاكم الله الله ايكلكلاچهم عن الذين لم يقاتلوكم لا ينهاكم الله الله كلكلاچهم عن الذين لم يقاتلوكم ان انتن يالتغادلواچون في الدين بامنت قداي ان انتن يالتغادلواچون ولم يخرجوكم من دياركم تقيوچاچو كمندروچاچوم يالاسوطاچون ان تبروهم لنسو ملكام بتولو الله يكلكلاچهم وتقسطوا اليهم ودنسوم ميزاناوي فتحاوي بتهونو قسط مالت ميزان قسط مالت فتح نو بتهونو الله يكلكلاچهم ان الله يحب المقسطين الله ميزاناوي يهونو الله فتحاوي يهونو سوچن يحب يودال لالا كمندني تكلكل نو تاديا انما ينهاكم الله انه الله ميكلكلاچو عن الذين قاتلوكم ان انتن كتغادلواچو سوچ نو الله في الدين هذا بامنت كداي سلام مناچو بزي نو الله ميكلكلاچو هلال في الدين قاتلوكم في الدين واخرجوكم من دياركم ان انتن كمندروچاچو كمنور ياوچاچو ያባረሯችሁ የሆኑ ሰዎችን እንዳትወዳጁ ነው አላህ ሚከለከላችሁ ወዛሃሩ አላ اخراجكم እናንተን በማባረርም ዛሃሩ የተባበሩ የሆኑ ሰዎችን ነው አላህ እሚከለከላችሁ አንተ ወለውሁም እናንተ እነርሱን አለ እንዳትወዳጁ አላህ ሚከለከላችሁ እነኚህን ሰዎች ነው አለ ومن يتولهم مشرك كما هوናቸው ጋር እስላምን ከመጥላታቸው ጋር ሙስሊሞችን ከመጥላታቸው ጋር በአንድ አምላክ አመነን ብለው ያሉ ሰዎችን ከመጥላታቸው ጋር እነሱን ወዳጅ አድርጎ ከያዘ فاولئك እነኛ ሰዎች هم الظالمون እነሱ በዳዮቹ ናቸው ይላል አሁን سبحان الله ايو يا ايها الذين امنوا اذا جاءكم المؤمنات مهاجرات የሚለውን አያ ከማብራራቴ በፊት اخوتي واخواتي واحبتي عند ከሁዴይቢያ ስምምነት ትንሽ ነገር ማውራት ፈለኩኝ ግልጽ እንዲሆንልን በሁዴይቢያ ስምምነት በስድስተኛው ዓመተ ሂጅራ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞችን ይዘው ወደ መካ ጉዞን ጀመሩና ሁዴይቢያ የሚባል ቦታ ላይ ሲደርሱ የመካ ሙሽሪኮች ዜናው ደረሳቸውና ለጦርነት ተዘጋጁ። መሐመድ አይገባም አይገባም እንጋደለዋለና መሐመድን ተከታዮቹን በሙሉ ከዛ በኋላ እንጋደላቸዋለን ብለው ባሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ላኩ፣ ሽማግሌዎች ላኩ፣ እና ዑስማን ኢብኑ አፋን ላኩ። ከዛ በኋላ ዑስማን ኢብኑ አፋን ተገደለ የሚል ዜና ተሰማ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያለ ሰው በሙሉ ቃል ይግባልኝ እስከ መጨረሻው ደም ጠብታ ለአላህ ብለን በአላህ መንገድ እንታገል ብለው አሉ። ከዛ በኋላ ረጅም ነገር ተደረገ፣ ስምምነት ላይ ተደረሰ ማለት ነው። ሱሃይል ኢብኑ አምር የተባለ ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም ገና ሲያዩት ሰሐለላሁ ኡሙራና አሉ። ሱሃይል ኢብኑ አምር መጣና ምን አለ፣ ለአስር ዓመት በእኛና በእናንተ መካከል ስምምነት እናደርግ፣ ዘንድሮን ትመለሳላችሁ፣ መካን አንፈቅድላችሁም፣ በሚቀጥለው ቀን ትመጣላችሁ፣ ሰይፍ ያልታጠቃችሁ ሆናችሁ ለሶስት ቀን መካ ውስጥ ቆይታችሁ ከዛ በኋላ ትወጡልናላችሁ ተባለ። ከዛ በኋላ ስምምነት ተደረገ። ስምምነት ውስጥ ገና ሲጻፍ ቢስሚላሂ ራህማን ራሂም ብለው አልየ ሲጽፉ ላ ናዕሪፉ ራህማን ወላ ራሂም፣ ራህማን ራሂም የምትለው ነገር አናውቅም ብለው አሉ። ለዚህ اكتب كما كنت تكتب باسمك اللهم بانت اسم اللهم ብለ ጻፍ ብለው አሉ። ከዛ በኋላ አልይ ኢብኑ አቢ ጣሊብ ነብዩ ሰለላሁ ዐለይሂ ወሰለም አዘዟቸው እንደዛ ጻፉ። ከዛን ይሄንን ስምምነት ማለት ነው በይና ሙሐመድ በይና ረሱልላሂ ሙሐመድ ኢብኑ አብዱላህ ወበይና ሱሃይል ኢብኑ አምር ብሎ ሲል ለው አረፍና አንከ ረሱልላህ ለማ ቃተልናክ፣ አንተ የአላህ መልእክተኛ መሆንን ብናውቅ ለምን አንተን እንታገልሃለን፣ ለምን እንጋደልሃለን? ስለዚህ ረሱልላህ የሚለውን ሰርዝ አሉ። ሙሐመድ ኢብኑ አብዱላህ ብለህ ብቻ ጻፍ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሰርዘው አሉት አልይ ኢብኑ አቢ ጣሊብን፣ እንዴት ሰርዘው አለ ያላህ መልእክተኛ፣ አለስተ ረሱልላህ ያላህ መልእክተኛ ኖት አይደሉም እርሶ ይላቸዋል። እኔ በጻፍኩት እጄ አልሰርዝም ረሱልላህ ሚለውን ሚን ሽደት ኢማኒሂ ሚን ቁወት ኢማኒሂ ከኢማናቸው መጠንከር የተነሳ ማለት ነው አልይ ኢብኑ አቢ ጣሊብ እንደዛ ይሉ የነበሩት። ከዛን አሳየኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም የቱ ጋ ነው ረሱልላህ ሚለው ሱብሃንአላህ ረሱል ኡሚ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ነው የሰረዙት። አሊፍ ቆመች ተኛች አቁም ነብዩ ሰለላሁ ዐለይሂ ወሰለም አውቆ አላህ እንዳያነቡ እንዳይጽፉ አድርጓቸዋል። ማአነሁ ነብዩን ኡርሲለ ረህመተን ሊልዓለሚን ወማ ተኹጡሁ ቢየሚኒ፣ ቁርአንን እኮ የምትጽፍ አይደለህም አንተ፣ መጻፍ ብትችል ይጠራጠሩ ነበር ሰዎች ራሱ ጻፈው ብለው አስቡ። ሱብሃንአላህ ባጭሩ ነብዩ ሰለላሁ ዐለይሂ ወሰለም ያንን ሰረዙ። ከዛ በኋላ ስምምነቱ ተደረገ። ስምምነት ውስጥ ምን አለ ማየት ያለብን፣ ስምምነት ውስጥ ምን አለ? ስምምነት ውስጥ የነበረው ነገር አንደኛ አንድ ሙሽሪክ ወይንም የመካ ሰው ሰልሞ ወደ እናንተ ከመጣ ማለት ወደ ሙስሊሞች ከመጣ ልትመልሱልን አሉ። ልትመልሱልን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እሺ አሉ። ሰላም ይውረድ እንመልሳለን አሉ። ከዛ በኋላ እንደገና ከእናንተ መካከል ኢስላምን አልፈልግም ብሎ ወደኛ የመጣን ሰው ላንመልስላችሁ አሉ። ነብዩ ሰለላሁ ዐለይሂ ወሰለም እኛ አላህ ከራህመት ያራቀውን ሰው አንፈልግም አሉ። እንዴ ኢስላምን አልፈልግም ብሎ የሄደ ሰው ምን ያደርጋል? ምን ያደርጋል? የሚገርመው ይሄ ስምምነት ሴቶችን አላጠቃለለም ነበረ፣ ወንዶችን ነው ያለው። አላህ ከሙሽሪኮች አንደበት እንዲሰወር አደረገውና ሴቶችን አልጠቀሱም ሙሽሪኮቹ።

ምንድን ነው? this is the solution የገሌ ሚስት መባሏ ምርጥ ነገር ነው። እንዴት ልበላችሁ? ብዙ ሰዎች እዚህ ቦታ ላይ ማለት ነው፣ እዚህ ቦታ ላይ ብዙ ሰዎች ቅር የሚላቸው አንደኛ ካልቸሩ ስለሌለ the west ካልቸሩ እንዲጠፋ ሌት ተቀን እስላምን ለማጠልሸት ስለሚሰራ፣ ሁለተኛ የሙስሊም ወንዶች ድክመት ነው። የሙስሊሞቹ ድክመት خير እሺ دار الايمان يا جماعه ከدرس በኋላ እንወያይበት ጀዛከላ ጠቆም በየላድርግ እኔ ለኔ ጥሩ ተምሳሌት አርአያ የሚሆኑኝ ጥሩ አርአያ የሆኑኝ የሼክ መሐመድ ሐሚድዲን አፍሪካ ቲቪ ላይ ሼክ መሐመድ ሐሚድዲን ማን እንደሆኑ ታቋቋቻላችሁ። የሳቸው አባት ለኔ ምርጥ አርአያ ናቸው። የሼክ መሐመድ ሐሚድዲን አባት አራት ሚስቶች አሏቸው። አሁን በርግጥ ደክመዋል። የሚገርመው አራቱን ሚስቶች ማለት ነው የተለያየ ቦታ አድርጎ አሟልተውላቸው ያሳድሯቸዋል። ከአራቱ ሚስቶች የወለዷቸው ልጆች ምርጥ ምርጥ ናቸው እና እንዴት እንደሚያስተምሯቸው ጠቆም አድርጌ ለለፍ። ከአራቱ ሚስቶች የተወለዱ ልጆችን ምን ያደርጋሉ? በጣም ታላቅ ዓሊም ናቸው። ሼክ ሐሚድዲን ማለት በአገራቸው ትልቅ ዓሊም ናቸው። ከአራቱ ሚስቶች የተወለዱ ልጆችን አንዷ ቤት ሲያድሩ የሶስቱ ቤት ልጆች እሳቸው ዘንድ ይመጣሉ። ተቀራራቢ ነው ቤቱ። እሳቸው ዘንድ በጧት ከሱቢ በኋላ ይመጣሉ፣ ቁርስ አንድ ላይ ይበላሉ። ማንንም ደረሳ ከማቅራታቸው በፊት ልጆቻቸውን ነው የሚያቀሩት። ከዛ በኋላ አስተናጋጆቹ የዛ ቤት ልጆች ናቸው ማለት ነው፣ የሚያድሩበት ቤት ልጆች። ሌላኛይቱ ጋም ሲሄዱ እንደዚሁ አስተናጋጆቹ የሚያድሩበት ቤት ልጆች ይሆናሉ። ልጆቹ ማለት ነው ሌሎቹ ይቀራሉ። والله በመሐከላቸው ያለው ፍቅር የሚገርም ነው። والله እናሳቸው ሼክ መሐመድ ሐሚድዲን ከሁለተኛይቱ የሼክ ሐሚድዲን ሚስት ነው የሚወለዱ። ሼክ መሐመድ ሐሚድዲን ሼክ ኑሩላህ ሐሚድዲን፣ ሼክ ሐሰን ሐሚድዲን፣ ሼክ አያቱላህ ሐሚድዲን ያአላህ ሁሉም ዓሊሞች ናቸው። የሚያስቀና ቤተሰብ ነው። والله የሚያስቀና ቤተሰብ። ከዛን ሼክ መሐመድ ሐሚድዲንን ኡስታዝ አልኳቸው። እርሱ ይሄን ነገር ይደግፋሉ ወይ ብዬ ብላቸው እንዴት አልደግፍም? አባቴኮ ሁለተኛ ባያገባ እኔ አልተወለድኩም። እነኚህ ወንድሞች ዓሊሞቹ አልተወለዱም ማለት ነው አሉ። እና እኔ በ15 ዓመቴ ነው ኹጥባ ማድረግ የጀመርኩት ይላሉ። አሁን እንደዚህ ያለ ተምሳሌት የሚሆን ልጆቹን በተርቢያ የሚያሳድግ ይሄ ኢማንን የሚያሰፋ ሴቶቹ እንዲሚንከባከብ ማለት ነው ሰው ከተገኘ ሴቶቹ ስለምን እንቢ ይላሉ? አንጠልጥሏት ብቻ ማለት ነው ያልተፈታች ያልተገባች ማለት ነው እንዲህ የሚተው ማለት ነው። ሴቶቹ ይሄን ቢያዩ ማለት ነው ለምን ሻይሉ? አንድ እህታችን ምን አለች በዶክተር ዛኪር እንዶ ቢፈቀድ 10ኛ ሚስት እንኳን ያደርገኝ ፈቃደኛ ነኝ አለች። ዋይ አይታ ዲቮሽኑን ማለት ነው እንዲህ ካለ ሰው ጋር ምን አለ ትንሽ ሰዓት እንኳን አብሬ መቀመጥ እድል ባገኝ ትላለች። እና አላ ኩል ሐልን ምንድነው ፖሊጋሚ ማለት ነው? የሚሰራው ሰው ሰርቶ የሚያሳየው ሰው ቢገኝ ኖሮ ሴቶቹ ምን ቢአይሉም ሶሳይቲውም እንትን አይለውም አይተቸውም ነበረ። ኢት ኢስ ሶሉሽን ግን ምሳሌ የሚሆኑ ሰዎች ጠፉ። ይሄ ነው ትንሽ ነው በቃ ከታለፈ ይሆናል ማለት ነው። አላ ኩል ሐልን ኸይራን እና አላህ እንዲህ ነው ያለው ወላ ጁናህ አለይኩም አለ። እንመለስ ወደ አያው። ወላ ጁናህ አለይኩም በእናንተ ላይ ጭንቅ የለም። አንተንኪሁሁነ እነርሱን ብታገቧቸው ኢዛ አተይቱሙሁነ ኡጁረሁነ አለ። ኢዛ አተይቱሙሁነ ብትሰጧቸው ኡጁረሁነ አለ። ምን ማለት ነው? መህሮቻቸውን ብትሰጧቸው ችግር የለም አለ። ከዛን አላህ ምን አለ? ወላ ቱምሲኩ አትያዙ ቢዒሰሚል ከዋፊር። ከዋፊር ጀሞ ካፊራ جمع كافرة كوافر فاكهة فواكه صاحبة صواحب راتبة رواتب ولا تمسكوا بعصم الكوافر ككهديسي توجيغا يقابتها تسسر اتيازو إلال واسألوا ما أنفقتم إن أنتم لمن يمكالي تلاتشوه لمت أحشوهاتشوه سيتوچ كفلاچو تنطيقو ول يسالو انني يمتوتم مشركوچ ما انفقو يا كفلوتن يطيقو سطواچو ذلكم حكم الله يحي الله فردنو يحكم بينكم الله بما غلاچو يفردال والله عليم حكيم الله حواقنا طببنيا نو يلا وان فاتكم شيء من ازواجكم مال ለዚ መካለይ ምስቶቻቸውን ጥለው የመጡ ሴቶችን ነው ወንዶችን ነው አላህ የሚያናገረው ወይንፋተኩም ሸይኡ ሚን አዝዋጅኩም ከምስቶቻችሁ የሆነ ነገር ቢቀርባችሁ ኢለል ኩፋር ወደ ኩፋሮቹ ዘንድ አለ ፈአቀብቱም ከዛን እናንተ መቅጣት ብትችሉ ወይንም መቆጣጠር ብትችሉ ፈአቱ الذين ذهبت ازواجهم ለነኛ ለነኛ ምስቶቻቸው ለሄዱባቸው ሙሽሪኮች ምስለማ አንፈቁ የከፈሉትን ያህል ማለት ነው ምስቶቻቸው ሊያገቡ የከፈሉትን ያህል ስጧቸው ይላል ወተቁላህ አዩ አላህ የሙሽሪኮችን የካፊሮችን ንብረት ወደናንተ እንዲመጣ እንዳታደርጉ ነው አላህ የሚለው ተመልከቱ هذا هو العدل واتقوا الله الذي انتم به مؤمنون ان انت بسو امانيوچ يوناچوبتن اللهن فرو الى كزان ايو انني مشرك يهونو سيتوچ ود نبيو صلى الله عليه وسلم متتو قال يغبالو ود اسلام سيغبو مبايعه يادرغالو كزان بمن مبايعه يادرغو ايو يا ايها النبي انت نبي هوي اذا جاءك المؤمنات انت نبي هوي اذا جاءك المؤمنات سيت امانيوچ ودانت بميمطوبت غزي يبايعنك انتن قال ليغبو مبايعه ليادرغو سيمطو على يبايعنك انتن قال ليغابو بمن على الله يشركنا بالله شيئا بالله مننم ماننم لا يغروا ولا يسرقنا لا يسرقوا ولا يزنينا زموت لا يسرقوا ولا يقتلنا اولادهن لجوچاچو لا يغلوا ولا ياتينا ببهتان بهتان على وشاتن ابلتن لا يامطوا على يفترينه بين ايديهن وارجلهن باجوچاچونا بغروچاچو محكل مي قطفوتن على من معناتنو በሐራም ግብረ ስጋ ግንኙነት በግብረ ስጋ ግንኙነት በሁለት እጆችና በሁለት እግሮች ሀከዛ ስለዚህ በአራት ክንፎቿ መሃል ከታገላት ማለት ነው ግልጽ ነው አይደል ስለዚህ የዚና ልጅ አምጥታ ያንተ ልጅ ነው ላትል ማለት ነው ولا يعصينك في معروف በመልካም ነገርም አንተን ላያምጹ እንብተኛ ላይሆኑ ማለት ነው ايهن بلاو كمطو فبايعهن انتن قال لغابو كمطو قال تغاباچو واستغفر لهن الله اللهن مهرت تطيقلاچو ان الله غفور رحيم الله مهارنا ازانينا ويلان سبحان الله كذي الله من على عند مؤمن ማን መወዳጀት አለበት የሚለውን ነገር አላህ ሲናገር ያ አይሁል الذين امنوا እናንተ አመናችሁ ሰዎች ወይ ላ ተተወለው ወዳጅ አድርጋችሁ አትያዙ ቀውመን ህዝቦችን አለ غضب الله عليهم አላህ የተቆጣባቸውን ህዝቦች አለ እነማናቸው አይሁዶችን ማለት ነው አላህ የተቆጣባቸው ሰዎች አይሁዶችን አትወዳጁ قد يئسوا من الاخره انني ايهودوج كاخره تصفى قرطوال ليلا دنيا لي علم يبال اجرامن علم يبال وانجيلن نو ميسروتكو اياوقو نبي يكو نو ميجلوت اياوقو كاخره تصفى قرطوال دنيا لي يمچن بايوچ ناتشو انسو ناتو وداجو ليلا ምንም خیر ነገር የላቸውም እነሱን አትወዳጁ ይላል አላህ قد يئسوا من الاخره كاخره ተስፋ ይቆረጡት ምን ያህል ነው كما يئس الكفار እነኚህ ካዲዎች ሙሽሪኮች من اصحاب القبور كقبر ሰዎች በቃ ከሞቱ አይቀሰቀሱም ህያው አይሆኑም ብለው ተስፋ ይቆረጡትን ያህል እነኚህ قوم غضب الله عليهم الله የተቆጣባቸው ህዝቦች ሙሽሪኮ ማን ነው አይሁዶቹ ከአኺራ ተስፋ ቆርጠዋል አረ አኺራን ፍሩ አላህ ፊት ቆመን ምን እንላለን የሚለውን ምንም ቦታ አይሰጡትም አኺራን የማይፈራሰው ደግሞ የፈለገው ነገር ወንጀል ከመስራት ወደ ኋላ ሚል ስላል ሆነ ከነሱ ጋር ወዳጅነት ይቅርባችሁ ይላል ይሄ ነው ስለዚህ مجلسዎች ይሄን በሰሙ ያገራችን مجلسዎች እና على كل حال اخوتي رزم يعلنو بقن ሁለት ገጽ ነበር ብለን ያልነው አሁን رزم ወዳሉ ሱራዎች ስለምንሄድ የግድ አንዱ ሱራ በአንድ ቀን እንጨርስ የግድ አይደለም ሶስት ጁዝ ልንገባ ሁለት ሱራዎች ብቻ ነው የሚቀሩን ባይሆን ፈጠን ስለምል ማለት ነው ሐሳቡ ከገባን ኢንሻአላ ተፍሲርም ይኖራል ሌሎች ጊዜ ካለን ማለት ነው ማመሳከሪያ ኢንሻአላህ ይኖራል እህወቲ ወአኸዋቲ አፍወን ጥያቄ ካላችሁ ለሌላ ጊዜ ታዘገዩታላችሁ ከዚህ በላይ መቆየት አልችልም اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره يا ذا الجلال والاكرام يا ذا الجلال والاكرام يا ذا الجلال والاكرام اللهم اصلحنا واصلح شاننا واصلح اولادنا واصلح اعمالنا اللهم اختم بالصالحات اعمالنا اللهم يمن كتابنا وارفع درجاتنا وثقل ميزاننا اللهم احشرنا في زمرة النبيين اللهم احشرنا في زمرة النبيين اللهم احشرنا في زمرة النبيين مع الصادقين والشهداء والصالحين يا ذا الجلال والاكرام اللهم احفظنا بالاسلام قائمين واحفظنا بالاسلام قاعدين واحفظنا بالاسلام راقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى اله واصحابه واخر دعوانا ان الحمد لله رب العالمين